ማለት ዘጋሚ ኦደኮን ሰበኮፍ አፋንተኡ ሙርቴሴን ፉደዴ ተሪ ተሰደሜ ዮን ዴቢዩ ሆንቀድ ሴናኪ የሙልኢሳ ኢልማንኪ የጉድሳ ዲዴ ዋንገራሳ ኢሜ ለፈነቄ ታጀባፍ ኑላቴ ቢያንገል ደቄ አጫሉ ኢፋን አከኬ ቶክቲ ጋፋ ዲብዴ ፎክፍቲ ዲዘከኬ ቶክቲ ጋፋ ዲብዴ ፎክፍቲ ዊጠተ ገልገለ ጉያ ሐማሰና አኩ መለካኒ ነንዴ ቢያጀዴ ነጋ በኤመና ዮም ዱፋቱ ኤገኒ አቲ ወራፍ ኢልማንሳ ወንተ ኢያደሚን በኪ አዲኬሳ አርገመ ዱአንሳ ኤልገዱንሳ ደጋሚ ኡመቲ ኦሮሞ ነኤቱ ዌረሪ ወር ኢትያዴ ኪየሴ ገላፈተ ገመዴ ጌረሪ ሰምኒ ጃለለ ኢልማሳ ከነ በከጅሩ ያኤ ቦይ አርከፈርሴ ጋሪን ሶባ ገዴ ፈካቴ ፈከሴ ኦፍር ደበርሴ ዳኢምኒ ኢልማንሳ ጭምቴ ጋፈ ዋደባ ፈቱ ኢፋ ደዋይ አባሼቲ አከሼን ኢያ ፈቱ አከሼን ጋፈቱ ጅሩ ፍጅሬኛኒ ማልኬ ሰቀጣ ሙሬ አማ ጅራትቲ ማልፋ ኦጅታ ቱሬ ዱሎሜ ቱዱኤ ኡምሪንሳ ዱመቴ ሞ በላተ ሳቱ አባኬኛ ሙደቴ አከሚቲም በራ ደርቡሉ ቡሳቲ ቦር ዮጀቴ ኑ ጋፈቴ ማሙሊ ኢልማንሳቲ ማልዴ ቢፍናፍ ጀማ ዮ አረም ፈለሚን ዋኤን ዱአሳቲ ማልረከ ገኤ ዮ አረም በረሚን ኡቱ ዱበተሙ ኦኤ በሊፈሜ ግዱቲ ቀበናኤ ማሊፍ ጨሊፈሜ ሁንደቤኩ ባዱሲ ይወልላሉ ገሪ የጢ ለእያ ሚጢ ለውኖ ከሚ ሞ አብጁዳ ተሪ አከደገኘቲ ፎሜ አደባፈሜ አበሉት አጄሴን ሰባብ ገባፈሜ ገሩ ወንተ ንደገኤ እንጅሩ ከኑትሜ ኡቱ ኦሌ ቡቡሉ ዱር አችማን እድሜ አኩመ ዋየራ መዳለን ካፍኔቲ አከ ወንተ ላዮ ዋዋ ኤምባፍኔቲ ማሊቭ ዋ ኤንዱ አሳ አቺ ቡቴ ደበሜ ኤኙ ተጄሴ የካ ማል አነረት ቀበሜ ሬፈሳው ሊገዶፍተኒኑ ደኑቱ የከሜ ነመሰጄ ሲዮ በርባናን ኢቤሞ በርባዱቱ ኦርከሜ ነምኒ ሀከ ጫሉ ሰበሳ ብረቲ ቀቡላል ቸጀባ ኤርጋ ከሰልጳቴ ካኖ ወቢ ማሊ ቀበ ጎጎምሳ ጦቤቲን ጎልጉቭ ዮ ያለን ቀቡ ሞኘን ሂንቆራፈሙ ፍረተመ ሂንቀቡ ገራኑ ጉበቴ ቀልቢዳ ጨምኑሌ ዋኤ ዱወሳ ቤኩን ጋሪ ዱመ ዋንጎኑ ደምኑሌ ኡማን አፋን ሚቲዮጂ ኬኛ ላላ አፋን ቶሉን ደንሳ ኦጂ ቶሉ ቱጫላ ኮኬ ሼቅ አምኔራዳ ድሮ ዱን ነጋሜ ዋኤን ዱወ ሀጫሉ ማለት ዘጋሜ ገና ኒላፋ ማሌ ላፌ አዳ ኪኒሩ ኑትዋ ኢራቶሌ ከኑ